السلام عليكم ورحمة الله وبركاته. All praises due to the one and only. He is the master of all creation. አድማጮች አሁን የአየር ጊዜውን ለኦሮሚያ ፕሮግራም አዘጋጅ እናስረክባለን። السلام عليكم ورحمة الله وبركاته. راديو بلالي محمد يا محمد يا محمد يا صلى الله عليه وسلم. السلام عليكم نجيب فتوتكينا كل راديو بلال راقر كيسان كان دبرو قبي افان ارموتي اقار اجيب فتوتكينا كان اندرس سلام دولي قرقر سيني دي ساكم توري حرس قبي توكو قبرني دي انجرم قبي لكينا رابروم سداري مطنو غاري اكار قطن عبدي قبي سيني بسا اقار رس قبي قبي توكو قبرني دي انجرم حقر مسلم تاكينا موجين ترا قبي سان سلام تجا عن احمد مصطفاتي Ya na mala ilaha illa Allah angalef waita mana isa ke soti galale namaf gadin jedu rabbi ofe male ul antum mara amantu kalbe sa atigale amri rabbi ya da gabbe ul gale ul tayin sa kawli rabbi awu male ya na mala ilaha illa Allah angalef amri muslimo tayo ya chise male dagate haram fate takka ule mbule ngwafana matole akaz fahmin dini nubada afte dini rahmata ketini Ajibutu tekena kopin har akant iye fadu sena magala harar ratita silam mana wulkabati magala sena kubda gabdu magali harar sena jubya kesati harar sena akka aksumi walbakadu gabdi Orden amantikani aksum magala sena kabiti chanin tahsani akkuma fudatan harulimu urnuslimu otatif magala jubya kesati sena kubda gabdu akala kofsa Avropa bara ibisagal ifchaatini sagal ergumbo fundi asiti harar gogota hedduf islamma an magala turte kesumatuyu senalin hindubatamne senalin heddun jiran kan magala harar waayen ulamaa'ota mujahidota harar akkasumas hambaaleen harar qabdu hedduutu jiran hararin dur namni amanti islaamaa hin hordofne kamiyyuu hin seenu ture akkuma makkaattiil allamti UNESCO keessattis hararri yeroo amma hambummaadhaan galmooftee hamba addunyaa irratti galtee jirti daldaltoonni muslimaa addunyaa guutuurraa garana dhufanis harariin jiddugala daldalaa taasifataniiti fayyadamaa taniin kan turan sulxaanni adaal harar magaalaa mummitti isa akka taatu godhechiniin hawaasa muslimaa Itoophiyaatiif radawe muslima maruufiyyuu magaalaa eenyummaa isaa agarsiistu taatee turte harar dhugamuun harar dhugamuu muslimootaati hubaatiin harar hubaatii muslimaati haala kanaan seenaan harar kan beekamu ulamaa'onni hedduun harariin keessatti qaraanii jiru hedduus qaraasisanii jiru hedduun baratanii barumsa amantaas akka gaariitti ittiin guddatanittiin jiru harariit jiddugala ulamaa'a jiddugala barnoota islaamummaatiis harar daawaadhaaf ulamaa'iin hedduu biyyoota garagaraa irraa harariin qubatanii jiru waan hararii argatanis gara biraa dabarsanii jiru barnoota jechuudha isaan keessaa sheek Umar Raddaa yookiin Sheikh Abadir isaan tokko. Sheikh Abadir akka lakkoofsa Awurooppaa bara 1216 ture. Ulamaa'ota 405 qabachuudhaan Hijaaz irraa ka'anii gara Harar kan dhufan. Ulamaa'onni gara naannoo kanaa wayita dhufan Islaamummaan hedduu babal'atee isaan eegee ture. Naannoo san hawaasni Muslimaa jiru Islaamummaa babal'isuu irratti wanti inni gumaache waa guddaa ture. Seenaa keessattis bakka guddaa qaba. Isaan keessaa Sheikh Ismaa'il Al-Jabarti isaan tokko turan. Amantii kana gara barsiisuutiin gosoonni garaagaraa Sheikh Abaadiriin simannaa gaariidhaan simatan hawaasni naannoo jiru. Isaanis Islaamummaa caalmatti akka babal'atu godhan. Ji'a sadiin booda gosti martuu waliigalteedhaan Sheikh Abaadiriin dursaa isaanii godhatanitti ni filatan. Kunis seenaan Harar Islaamummaa wajjin hedduu wal qabataa ta'uu isaa kan nutti agarsiisu. Egaa hoogganaa isaanii erga filataniin booda ijoollee isaanii kan isaaniitiin guddisuudhaan wareegama amantii kanaaf barbaachisu hunda akka gumaachan, diina alaa dhufu kamiyyuu ofirraa ittisuudhaaf Islaamummaa jabeeffatanii seenaa isaanii jabeessanii akka eegan barsiisaa turan. Durirraa jalqabee amantii isaanii irratti dhiibbaa dhufu ofirraa ittisuudhaan egaa hawaasichi hoogganaa filate kanaan ameera kanaan gaggeeffamuu jalqabe. Waa'een Harar caalatti kan mulka'e yeroo Sultaan Abubakar bin Muhammad bin Al-Zahraddin magaalaa guddittii Adaal Harariin jechuudha Daakaar irraa gara Harar jijjiiran ture. Daakaar bara 415 hanga bara 1520 magaalaa guddittii Sultaana Adaal turte. Kan hundooftes Sultaan Saayidaddiin Zayilaa irratti yeroo isaan wareegaman ifaat akka mootummaa tokkootti turuun ishii gaafi keessa erga galeen booda ture. Daakaar kan argamtu gara kibba Harariini. Daakaar magaalaa guddittii Adaal kan taates Sultaan Sabiruddiin Alii bin Saayidaddiin karoora isaan dhiyeessaniin ture. Sultaanichi kana kan godhaniif sababa qaban ture. Miidhaa isaan irra ga'u keessumattuu mootota kiristaanotaa irra ga'u caalmatti ofirraa ittisuudhaaf iddoo mijaa'aa waan taateef bara 1478 Aatsee Iskandar hanga Daakaar deemuudhaan miidhaa hawaasa Muslimaa irratti geessuu ni gale. Hubaatiin hedduus sababa kanaan naqqabe. Magaalaan Harar jiddugalli Sultaana Adaalaa magaalaa ta'uun ishii ni hafe. Kunis Harariin magaalaan Harar jiddugala magaalaa Sultaana Adaal ta'uu ishii argatte. Kunis Harariin Muslimoota Itoophiyaatiif jiddugala sochii bal'aa itti taasisan akka taatu sii gonfachiise. Harar Imaamu Ahmad Ibnu Ibraahim jiddugala taasifatanii turan. Bara 1506 hanga 1543 imaamtichi Harariin jiddugala godhachuudhaan waraana isaa kan diinota isaa irratti taasisutti fufe. Imaamtichaan booda kan bakka bu'e Nuur Ibnu Mujaahid yeroo sanitti Aatsee Galaawudiyoos Harariin hedduu miidhee hubaatiin uummata irra ga'ee waan tureef Nuur Ibnu Mujaahid muslimoota kakaasuudhaan magaalaa jiddugala isaanii taate kana Harariin waraana dhufurraa ittisuudhaaf jecha kanaan duratti akkuma beekamu gamoo Jagool ijaaruun karoorfate. Haaluma kanaan diinarraa of eeguudhaaf jecha gamoon Jagool magaalaa Harar keessatti ameera kanaan ijaarame. Aatsee Galaawudiyoosis waraana isaa Harariin weerare ture. Deebi'eetiniin waraana jajjabaa ta'eetiniin gurmaa'e kanaan deebi'ee guutumaan guutuutti barbadaa'e. Harar kan boodatti tasgabbii dhabde. Bara 1576 Sultaan Muhammad bin Naasir Aatsee Sirzadingil wajjin waraana walitti bane. Yeroo kana waraana taasifameen innis harka diinaa bu'e. isa dabalate angoonni isaa hedduunis waraana atseekanaatiin ajjeeffamanii harar garuu hanga ammaatti weeraramne carraa kana fayyadamuudhaan imaam mohammed dasa deebi'eet angoo qabachuudhaaf daandii argateen haaluma kanaan jiddu gala magaalaa sulxaanaa hararraa gara awsaa yookiin affaaritti jijjiireen kanas kan godheef aangoo jiru san eegsisachuudhaaf harariin caalaa awsaan yeroo sanitti filatamtu waan turteef bara 1576tti sulxaanni adaal teessuma isaa hararraa gara awsaa jijjiireen magaalaa harariifis amiir ramadameet harar sochiisitti fufte. Harar bara 1647 hanga bara 1662 amiir Alii bin Daawud yeroo turanitti jechuudha sulxaanota awsaatirraa kophaa baate bulchiinsa magaalaa ta'uudhaan of dandeette. Harar magaalaa durii beekumtii fi bareeduma gaarii qabdu. Kanaafis namoonni biyya alaa hedduun daawwannaadhaaf kan dhufan harariif bareeduma isiitii fi seenaa qabeessummaa ishee ragaa ba'aniif jiru. Akka fakkeenyaatti imalaan tokko kan jedhame haa ilaallu. Bara 1896 harariin daawwachuu dhufe namni kun bakka bu'aa kalifaa yookiin hoogganaa empaayera otomaan kan ture sulxaan mohammadin bakka bu'uudhaan kan dhufe saadiq paashaa jedhama. Harariin yoo ibsu akkana jedhama: harar damaasqoon yookiin immoo masaraa biqiltuu garaagaraatiin marfamte fakkaatti hedduu bareeddi jechuudhaan lafa kaa'e. Harar yeroo sanitti masgiidota 99 qabdi ture. Kun kan agarsiisu maqaa rabbii 99 walitti dhiyeessuudhaaf kan yaalame ture. Karri qabdus karri shanan arkaan islaamaa shanan wajjin akka wal fakkaatuuf yaadameeti kun kan taasifame. Egaa magaalaan seenaa qabeettiin Harar seenaa hedduu kan hawaasa musliimaa biratti yoomiyyuu hin dagatamne qabdi. Waraana calanqoo dabalatee dhimmoota kanaan wal qabatan immoo sagantaa taanuun qabanneetiin ilaalla. Har'aaf kan qindeeffanne kanuma qophicha faana kan ture Anna Ahmed Mustafaatiin hojjettiin teknikaa Khadijaa Mohaammed. Assalaamu alaikum warahmatullahi wabarakaatuh. Yaa muumin rabbi fitaate garbicha waa gammadee diinuun kee har'aa boorsi tolcha. Wanti nu gabaaru haaleega tokkicha nabi Muhammad hin qabna nabiyyicha. Gaarii waan gabaaru hafee sokee tolcha kanana jabaane galata rabbicha. Wal jaallachuu badhaafamne rabbiif jecha haa eeggannu daangaa rabbiif nabiyyicha. Rabbi saanu halkee galata saa galcha akka nu kennu jaalala nabiyyicha. Gamna gameessicha erga maayisiif jenne nu badhaaf teedini rahmata keetini. السلام عليكم ورحمة الله وبركاته. ما شاء الله حجر الله يطمرك. ما شاء الله استمر لك. اوكي استمر لك. بسم الله شوال انقسام الشيخ. سلام يا جماعة. ما شاء الله سبات سبات تنم بي هاتي. هاتي سبات سبات تمرت. خالد اسلام السلام عليكم. هاري بن دبنا. ما شاء الله. Mana nacho? Assalamualaikum warahmatullahi wabarakatuh. Wow, gentleman hat. Mana mende mende semua sahaja. Nampak tidak semua istimewa mana? Ia kita kau na, oleh tidak tahu. Istimewa kez. وعليك السلام ورحمة الله وبركاته. أبو إلهام دمنا حبيباتي. ما شاء الله ما شاء الله وكل جيتنا يا جنون دم السلام أبو إلهام وكل جيتنا دم جيتنا سيدك تواندنا ما يكون تتشوى لكم سلام نتان تسوست وعليك السلام ورحمة الله وبركاته. أبو سلسبيل أنا أبو سلسبيل لن نجو أستاذ زاري ترنياو أستاذ ابن حزم روبنا هذا المرقة تنياري روبنا زاري روبنا أوكي يس مكامو ما شاء الله ابن حزم إن شاء الله كتو سيدريك أبوالي كمان يجي تبقالو أونلاين يعني مسلمين ولكن مستاذ ابو حيدر ان يجب ان يكون اونلاين يجب ان يكون اونلاين يجب ان يكون اونلاين يجب ان يكون اونلاين يجب ان يكون اونلاين يجب ان زي قلت شاتشي مجلس أفل لنا ما شاء الله استيطا يتشال ابن عزم نيقى أونلاين عدلنا أونلاين كمانا يعني كارستان مستوصان نيقى نيقبتان مستوصان مالقب اوكي قبتان قبتان قبتان اغني وطان قلع زي كمان اسمك فردي من ايقى عادي تبرق مني حال بيهن ترونا بطعم بزي اسمه ونكوني سنتا متنستنان لا بطعم كامرد كالا يوم أوفلاين بيتشا 657 هذه تدرجان أوفلاين بيتشا أونلاين هو 6200 بيتشا دمر سنجدي يقولوا وفريبا تعمل كرب تزيدون دمنا وايجار ماكو ما شاء الله الحمد لله ورم كتك فتاوى مدى فالت كم تاوى مري منين ذكر بركات بتعمل ما ورات شونا شونا هاو نستن جميع نستن اتو سريع ابو هلاوي كان هاو هاي يلي سر زي اللي ما تفاو بزوان ده هم من القطركم هاو يالي تن ولاتشو يالاتشو مالتا خالد اسلام هاو الله الله هندو خالد اسلام ما نوكرا كفلك فريوات الله أمو خلص وانت ما يعني دي قويش نشاهون عدل كهمي طالب مستطفى يكونه اوكي استاذ التاتين كان الله تشنجي دي هني هال اسكد اسلا دون ان تاتين كاوران ان شاء الله بكينو استاذ ابو هلاوين اونلاين اللي يتبارنا استاذ ابن حزم اونلاين التاينا كنا رموز تقبال مسلمين اسكي قبا استاذ ان شاء الله تشو لايكم ازا تشو نتاستاو سنة غير كان لي ان شاء الله واو راستر لي قال على الله غالي الاسلام اسكي مايك يا زين سلام بلن سلام لكم على جنين خالد اسلام كيتوب انا زو تشاتشو خالد اسلام ما تاكد كان لاتشو كيتوب انا ويجابا ام ترون دم ماتشنا ما شاء الله اسكي جينا وطانا انديتنا انديت ازو اتشوان ربي سارا انديتنا ما شاء الله اسكي دو جماع وتشاتشن انديتنا اتشو من عدس نقران بجمع قلتا سمونين የአሜሪካ ሬዲዮ ጣቢያ ወይም ቪኦኤ በመባል የሚታወቀው የተሳሳተ መረጃ በተለይ ሙስሊሙንና ለማስገጀት ይህን ለማጋጨት 52 ቤተክርስቲያኖች ተቃጠሉ እያለ ትላንትና በጣም የሌለ ነገር ያወራ ነበር እና በዚህ ዙሪያ ላይ የምትለን ካለ እስኪ እና እንሻላ ወላሂ 52 ቤተክርስቲያን እስኪ እንኳን በጅማ ይቅርና እኔ በተወለድኩበት እንኳን አማራ ተብሎ በጎንደር እንኳን በምናውቀው ከተማ 44 ታቦት በተባለው እንኳን 44 አልቆጠርም 52 እንደው ሱብሃንአላ ይኖራል ትላላችሁ የጅማ ሰዎች ካላችሁ እስኪ ድረሱልን እና ካሊድ በዛ ዙሪያ እስኪ ኡስታዝ እስኪ ገቡ ድረስ ጠቅ ጠቅ አድርግልን እስኪ ማሻአላ ማይክ ፍሪ بسم الله السلام عليكم ورحمة الله وبركاته بسم الله يتسمعنا؟ مرحبا، السلام ورحمة الله وبركاته. مهدينا الله وارد صباح الله يتمر الله يسمع ورحمة الله وبركاته يا جماعة. خالد اسلام، خالد اسلام مهنيني يوني اسلام خالد عندان بس هايين اسكي خالد خالد عندان بس اسايين يوني اسلام ماكوني كانوا لكن عندي وقت تنالف بطاني يتقرار رتنو كما جمرا جمرا عال سماني يا جماعة تسنتوچو انو عال تسماني اوكي سلازي خالد عندي كاريلوت عنا تولف ان شاء الله يعني بدن بلي سرا ومنا دامتين تلالنا خالد اسلام يوني اي سمامي مسلمة تلش كونكشن تكران له الله استكاكم الله تشون مني كابر بيت اني كوي اولاند موتاتشو اوكي اسكي موكرو تندقنا انت سمام خالد مايك فريد مسلم وقت لسلام تاكونا سلام بلنا الحبيبي وجيه وطوكرك وجيه وطوكر يا جماعة مامنا مسلم اسكي مايكو ست مايكو ست كتسمح مايكو نسد وجيه ناتو تحلنا ويجانو اسلام نانتو وكو زغيه مايكو نسد السلام عليكم ورحمة الله وبركاته. ما شاء الله أبشر أزو ترى قاعدنا بدن بس بيكارو بس تكاكني سلم الله همسة هولت تشرشي أكاد أبي مسلمة بلو ينزا ونوري بيوري ان بيت موت زكا يعني لتيا الله ندور كلتو بتككر من يحال استقاطلان واستقاطلان سوين جمراهم سنة تكدد وما شنتي بس ما تتكلم بتكدس قرآن إني لالو وهي من تياك بتشانا ماكم من فلقا بلا جماعة بس هاسو تشانا بس كي صافو لي يا سنة تكدد وكدس قرآن ما شنتي بس ما تتكلم بتكلم من اللي أنا سوتنا قرينا بتك كل شرش سامسا ونتمس مو شرش ألا وجمع وست بما نظام أسن دابو مبالنا أسن دابو تنش كثما ينسلين يعني اللي جمع تلقا بلا بالك أو من جديد بعد لما سمع يجمع نجوس كبير سليم خالد سلزي قدام إن شاء الله تمشي مع ورا رئيس تنال مايك نا خالد إسلام بسم الله والسلام عليكم ورحمة الله يا جماعة الخير سمع لندمو كيف وكيف السلام عليكم ورحمة الله وبركاته. مسلمون كريستيانو في الله شو دعوة الله شو وزنو تشاتشون بمرون دم على شون دم ما شاتشون كوتوشين ونحن ما من قد يطلع شو مسلمنا أنا على غنى شو تم دم الله بس لما من قد وش يوم تجابوا الله هدرجا شو ونحن يوم من قد الله يساوي كاتشو الله يجمر لنا الله وعدنا الله استكاتلا أنا أمتن يوم قدانا كزام ودي جنة الله ملاكتش من قدون اللو ماوك إيان دان يدلوانا سيبا لبيتونو بنفسو لا يتطيياكي ليلا سيبا لن بغروب يمتا من أمنت كارتوا بيوه أنت يمي سفر سفر كارتوا ها راسنا دنو ها مالت بنيا بسلمنا حقا ما دنيتنا حقا الله يساوكنا وعليكم السلام ناظرين بالقتنا أمكنت عدنا بذي ساعة بالله من مرتنا بذي زمن بالله من مرتنا عالم دي بعند قراءة تقوم بيوه نتندى من نتندى تقلق مانوت بعند قراءة تقوم من سانو تاني بطلق ايو اقتاة شاو شاي مانوتا تين تنى كابل وسي كاسس وسنى اهم قوان ببروتستان تنى بورتودوكس ماهي مانوت مال بتكفت ورلن ارس برسي كاسسان مسلمون بي شنقواتو لأي قوماتو كتاتابي مسلمين دينو مسلمين دينو كشيطان نو دينو دينو روحان نو يالاچو تلو يلم وي ينانتا ايمانو عندي سنكا تدبر اللاچو اهمم بذي بجمع ولا يالو منقر السلام عليكم ورحمة الله وبركاته. خالد إسلام كاتك الله صوت توتال. وتوتال خالد وتوتال. إن شاء الله كم من استرس نتبكالين. رام كواليتي عند الماتشين. السلام عليكم ورحمة الله وبركاته. ميجا بايس كوتال. رام كواليتي تاويلنا. ما شاء الله. وعندنا نتبع رام كواليتي عند الماتشين. መምጣት ኢትዮጵያ እንደነበርክ ነበር የምናውቀው መምጣ አሁን ነብራዘራን ኦኬ አሁን መጣ ማሻአላ እስኪ ሰላም ተለማን በማይክ ክራም ኳሊቲ ኦኬ ቶታል ካውንት አውቃለሁ ኢንሻአላ ኦኬ ኦኬ ማዚ ለአንዳንድ ጽሁፍ እያነበብኩ ነው በቀደም እንግዲህ በዜና ሰምታችኋል ሙስሊሞቹ ያው ሽንት ቤት ቁርአን እንደተጠቀሙበት ተገኝቶ ነው አይደለ ችግር ተፈጠረ የተባለው ያለምንም ዝም ሳይነኳቸው ብድግ አላሉ እና በዛ መሰረት ደግሞ ጅማ ውስጥ ያላችሁ በትክክል የቅድም ጠይቂያቸዋለሁ አሁንም ደግመዋለሁ የአሜሪካ ሬዲዮ አሜሪካን ሀገር ያለ ቪኦኤ በመባል የሚታወቅ ሬዲዮ ጣቢያ 52 ቸርቾችን ሙስሊሞቹ አቃጠሉ ብሎ አንብቧል። ስለዚህ ጅማ ውስጥ እውነት 52 መስጊድ አለ? 52 ቸርች አለ ወይ ነው የኔ ጥያቄ። እና ይሄንን በተመለከተ ነበር ትንሽ መግለጫ ሊሰጠን ነበር ሙስሊሙ ማን ሀሊድ ሙስሊም። አዎ በዛውም አሰንዳቡ እና ኢንሻአላህ እስቲ ሙስሊም ወጣት ከጅማ ቀጥታ መስመር ስልክ አለው ኢንሻአላህ እናዳምጠው ማይክ ፍሪ مرحبا، السلام عليكم ورحمة الله وبركاته. جزاك الله أمواتي المسلمين وطاك لهم. والله بسلك يا الرايز سلك بسلك سما قارينا لابدام بتنميان تن بطر ونجدية سلمانا السلم نجدية وزن بتشار السفلق أننا لقاربتنا هذا الله جماعة عندما ماتشن لابدرقا وطرات بطعام الله يستلم. جزاك الله حبيبي توري انفورميشن برغت يا جماعة سي انجدية تلان تنما يتكارت المال لا اتاكشن مريم عالش انجي مريم عصرا عندالش مريم عصرا عندالش جاوشن ناسا سمين عالش ان شاء الله وايدر يجبانو اونلاين لايك تاينا أما باتك على المسلم كان هذا من مكريات أجين فهم مكريات ساجين من وأكراري بلا سنتين دم وتشاتين كان أسرع أشوان إيه مكريات أجين فهم أوكي يتشال المريم بكالم بيهم من تجر إلا مسكينا كياجدلن أما إن كان مكريات أجين فهذا من مكريات باينورم زين بلا زاريتي ما سات دعاء تشوف ما سات دعاء تشوف كم سارة دعاء تشوف تقوله كيفاش تعلم المسلم يتون دم وتشاتين بتشاتين يمي تاني يمي تسرب بطولي تاوش كان لغاتش ስለዚህ ጥሩ አይደለም እኛ የሚደንቀን እኛ ምንድን ነው አንዳንድ ጊዜ እንደው እንድንነጋገር በማለት ነው እንጂ ምሳሌ መስጊዶች ተቃጠሉ ተብሎ ግን እከሌ በጣም ዋሊክ ሰላም ወረመቱላ ወበረካቱ ኡስታዝ አባሃደ ጋልስ ቪሮ አይደለም ማንም ነው ኢትዮጵያ ውስጥ ያለ ተራ ሬዲዮ ጣቢያዎች እንኳን ወላሂ አንድ መስጊድ እንኳን ቢቃጠል ተቃጠለ ብለው አያወሩም ያልተቃጠለ ነገር ምን 52 መስጊድ አለ ምን ሳምንት ሁሉ አወራሉ ምን ለማድረግ ነው እኔ ይሄ ብቻ ስለገረመኝና ቢያንስ በዚህ ዙሪያ ላይ ኢንሻአላህ እስቲ አባይደር ምጅና ወጥቷል ማለት ነው ምጅና ወጥታለች ኡስታዛችን እንኳን ደህና መጣህ እንደው ያስተንዳጎ ጉዳይ አሳስቦን ምን ደረጃ እንደደረሱ ትክክለኛ ነገር ካለ አባይደር በዛው እስኪ ተቆም ታደርገናለ ማይክ ኦ አባይደር ወጣ አባይደር ወጣ እስኪ መለስ ድረስ መሬ ማይክቶች ማሻአላ እና ይሄን ለመጠቆም ብዬ ነው እንጂ ይሄ ዱዓ ነው በዱዓ ነው ሁላችንም ዱዓ ማድረግ አለብን ዱዓ ማይፈታው ነገር የለም ኢንሻአላ ሁላችን ደግሞ ያላህ አጠናክረን እስኪ ለማንኛውም ሰሞኑን ደግሞ ኮሚቴዎች ይመክሩና ምን ማድረግ እንዳለብን በዚህ ዙሪያ ላይ ደግሞ ኢንሻአላ እንነጋገራለን ማይክ ፍሬ أبوي السلام عليكم بسم الله بسم الله بسم الله السلام عليكم أبو مايك لكله عند تنش يماتا توايتن يتلالفون ريبورت لالسمع تشو لما استلالفنا إن شاء الله مايك فريد نو أبو لكله كانت بحالة مونش لالو جني أوكي أبوي ماتا توبيك تنستو إيه قد إيه ميديا بدل የሙስሊሙ በደልን የማቃጠሉን ዘመቻ በተመለከተ በተደጋጋሚ ሲነገር የነበረውን ቶፒክ ማታም እንደገና አንስተን ኡስታዝ ለከል ሐምድ ኡስታዝ ኑርማን እንዲሁም ሐረር ኮኔክሽን ሌሎችም ብዙ ታዳሚዎች በነበሩበት ቢያንስ ካልዋሸሁኝ 7-6 ሰዓት የሚያህል ውይይት ተደርጎበታል ብዬ አስባለሁኝ። እና ከዛ ላይ የተገኙትን ፍሬ ነገሮች ኢንሻአላህ የተበሰብኩትን ትላንትና ማታም የተናገርኩትን እናንተ ላልሰማችሁት ኢንሻአላህ መፍትሄዎች ተብለው የቀረቡትን ነገሮች ባጭሩ ልነግራችሁ ወዳለሁ ማለት ነው። ይሄው ምንድነው እኛ ገና በዳዴ ላይ ያለንና ብዙ ነገር የሚጠበቅብን ገና ጅማሬ ላይ ያለን ስለሆነ ነገሮች ሲከሰቱ ለሁሉም ነገር ስቴፖች አላቸው። ስቴፖቸው በማስ ሚዲያ ይቅጥፈት በሰላም ለመኖር በተመለከተ አንደኛ ሚዲያው አድላዊ ጸረ እስላማዊ እንዳይሆን ታክቲክና ስትራቴጂ መጠቀም አለብን። በመጠቀምና በመታገል አንደኛ መደወል ቁጥሩን ማሰራጨት ደብዳቤውን ለሚመለከተው ክፍል መጻፍ ፕሮቴስት ማድረግ ለኮንግረስ ደውሎ የታክስ ከፋዮች እንደሆነና የታክስ ከፋዮች መሆናችንን በማሳወቅ ለህዝቡ መተላለቅ ምክንያት ይሄ የተሳሳተ መልእክቶች ይህ ሚዲያ ተጠያቂ መሆኑን ማሳወቅ የእያንዳንዳችን ግዴታ ነው። በኮሚኒቲ ውስጥ በእድር በማንኛውም መልኩ የሙስሊሙ ስብስብ ባለው መልኩ ውስጥ ሁሉ ገብተን ማጠናከርና የድርጅቶቹን የጋራ አቋም መንደፍ ኔትወርክን ማጠናከር። ኔትወርካችን በጣም አልተጠናከረም። የቢላል ኮሙኒኬሽንም እንዲሁም የወራዊ መጽሔቶችንም መጠቀም ማበረታታት ማጠናከር ሙስሊሙን መጠቀሚያ እንዳያደርጉት መቀስቀስ ሚዛናዊ አሰራሮችን አካሄዶችንም መጠቀም ይህ ሩማችን ሐሳብ የምንለዋወጥበት የምንወያይበት ክፍል ነው። ነገሮች ሲከሰቱ ሰርቬ ማድረግ መረጃ መሰብሰብ ጥናት ማድረግ ፕላን 1 2 3 እያልን ማውጣት በርግጥ ፕሮግረስ አለ ስራ ደግሞ መሰራት አለበት ሲሰራም በውስጣዊ አሰራር መስራት አለብን። ቆራጥ አቋም እንዲኖረን ይገባል። የጀመርነውን ዓላማ ከግብ ለማድረስ ማለት ነው። ራስ ሲሰራም ስራም ሲሰራም ራስን በመቆጣጠር ስሜታዊነት ኢሞሽናልነት 3 አመት ሙሉ ስንጮህ ነበረ ምንም ስራ አልተሰራ። ስራ በተግባር መሰራት አለበት። ራስን ማንቃት ሌላውንም ማንቃት ማደራጀትና መደራጀት በጋራ ለመኖር መድረኩን ክፍት እናድርግላቸው። በጋራ ለመኖር መድረኩን ክፍት ለይዊት መድረኩን ክፍት እናድርግ። እንወያይ የሚሉትን እንስማ። መቃጠል ለኛም መፍትሄ አይደለም ለነሱም መፍትሄ አይደለም። ጥላቻን መቀየር በጥበብ ስራን የሚያፋጥን ውይይቶችን ማዳበር ጉልበታችን ሪሶርሳችን የት እንዳለ ማወቅ ቻሌንጅ ማድረግ አለብን። ዩኒቲ አንድነታችንንም እያዳበርን እዚህ በዳያስፖራ እኛ ተዋህደን አንድ ሆነን የጋራ ዓላማችንን ፕላን አድርገን ካልሰራን ኢትዮጵያ ያሉትን ገበሬዎችን ምስኪኖችን ኡማውን በአጠቃላይ ሰላማዊ ሰውን ነን ሙስሊም የሆኑትንም ሰላማዊ ሰውንም አገሩ ሰላም ወዳዱንም ጭምር ለቻሌንጅ ለማድረግ አንችልም። እዚህ ውጭ ያለ ነው መጀመሪያ የሚሰሩ ስራዎችንም መስራት ይገባል ማለት ነው። የሰላማዊ ትግላችን በአላህ ድጋፍና በአላህ ድጋፍ ይቀጥላል። የቤት ስራችንን እንስራ በትክክል ሳይደራረቡ። ዛሬም ሆምወርክ ይመጣልናል። ያ ሆምወርክ ስንጮህ ሲመጣ አንድ ቀን እንጮሃለን በማግስቱ የለንም። ስለዚህ ይሄን ሆምወርካችንን በጥበብ በታክቲክ እንስራው። የሚሰሩ ስራዎች ይሰሩ። አገራችንን እና ኡማውን አላህ ይጠብቀው። እንዲሁም ሰላማዊ ሰውን ሁሉ እስልምና የነጻነት የፍትህና ሰላማዊ እምነት ነው እያልን choose your battlefield የሚለውን quotation ኢንሻአላህ እናስቀምጠዋለን ማለት ነው። choose your battlefield you know የሚለውን wisely choose your battlefield wisely ረሳውቲን በቃሌ እንትኔ ላይ ነው ያለው አትሊስት በጭንቅላታችሁ ውስጥ እንዲኖር ነው። ኢንሻአላህ እኛ የመቃጠሉን ዘመቻ ማንም የሚደግፍ የለም። ለማን ለምስኪኑ ለሰላማዊ ሰልፍ አገራችንን በተመለከተ የሚጠቅም ሶሉሽን አይደለምና እና ሙስሊሙን መጠቀሚያ እንዳያደርጉት ኢንሻአላህ ይሄንን ነገር ሁላችንም የተባለውን እየደወልን መቃወም ይኖርብናል። እንግዲህ በዚህ ላይ መወያየት ይችላል። ላክ ፍሪ السلام عليكم ورحمة الله تعالى وبركاته. يا جماعة الخير عندمنا الدراتشو عندمنا الاشو عندمنا مشاتشو عندما تشهدوش كريستيانو قنوش قنا يقبهن يرمولا يدامتش ياسر سيكوند سايل في ياسو التانيال لامستن يقزين يقبهوش ችግሩ ምን እንደሆነ አላወቅኩም። አሁን ምን እንደሌለ ያሰጣኝ ይችላል የተወሰኑ ሴኮንዶች እየገባሁኝ ወጣውታ ይላል ያባረረኝ ሎጂን ይያልኩ ነው የሚገባው። ኦኬ ኻሊድ ኢስላም እንተማለህበት እሺ ጀዛክላህ ማርያም እህቴ እንዲሁም ለማን ነው ወንድሜ ጀማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ ይስማል ማይክ ይቅርታ ይቅርታ ሙከራ ያረኩብኝ ነው ማሩ ዳብሊው ሙከራ ያረኩብኝ ነው ነኝ ኮፍያው ወንድና ብዬ ነው። ብዙ ጊዜ ኮፍያው የተለየ ሲሆን ነው የተለየ ነገር ስና አንዳንዴ አለ አይደል ትሞክራለህ ጉዳት ያለው ነገር አይደለም ማርሽ አፉ በለም ለማንኛውም ማሩ ሙስሊም ከሆንኩ እንደዚህ ላይ የራሳችን ቶሎ አጋልጠን ነው የምንሰጠው። አብሽር የሚያስፈራ ነገር የለም ሩሙ ምንም የሚያስፈራ ነገር የለም። አብሽር ሳሚ የጀማዓታችን መሪም ያለችውን በደንብ አዳምጣችኋት ከሆነ በጣም ጥሩ ነገር ነው ያለችን። በደንብ አዳምጣችሁ ከሆነ እና እህታችን አላህ ይጨምርልሽ ጥሩ ነው። ምንም ያለበት ደግሞ ይሄው ነው። ወደ ሩም ስንመጣ ኢንፎርሜሽን እንለዋወጣለን። መስማት ያለብንን ነገር እንሰማለን። መወሰን ካለብን ደግሞ ወጣ ብለን እከሌ ማን ነው ሊማሊሙ ማን ነው ጅንዱላ ማን ነው ብለን ከተገናኘን በኋላ ነው ምሳሌዎች በትክክል ሊሰሩልን የሚችሉት። እና ኢንሻአላህ በጣም ደስ ይላል። በጣም ጥሩ ነው። እንበርታ። በጣም መበርታት አለብን። እንግዲህ ብርታቱን አላህ ይስጠን ነው የምለው እኔ ጠቅለል ባለ መልኩ አጠር ላድርገውና ኡስታዞቻችን ባሉበት እጅ አውጥተው አይደለም ስማቸው ስናውን ማይክ ይዘን ማውራቱ ወላሂ ጥሩ ለኔ ጥሩ አይደለም። ማይክ ፍሪ ኡስታዝ ጅንዱላ በጣም ጠፍቶብናል። አንተንም እያሰጣህ ነው እንዴ ኡስታዝ? ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሉቅማን 2006 ማሻአላህ ለኔ ጠፋብኝ እኮ በቃ እኔ አይቼው አላውቅም። ሰሞኑን በጣም አልተገናኘን ሰዓታችን ይሆናል ብዬ ነው። እንደምን ነው ሉቅማን? ሰላም ነው አብይ ወንድማችን? እንደምን ከርመሃል? ማሻአላህ ሀረም ወንድማችን መጥቷል። አቡ ሀይደርም ያጎገልም እያለ ነው መግባት እየተንደረደረ ይመስላል። እስኪ ሁላችንም በዱአ እና አቡ ሀይደር መልእክት አለው በጣም እንጠብቀው ኢንሻአላህ። ማይክ ፍሪ ቶሎ ልቀቁለት አቡ ሀይደር ሲገባ። ማይክ ፍሪ ሀረም ወይም ኻሊድ ኢስላም ቢስሚላህ አሰላሙ አለይኩም ያ ጀማዓ። እንድነው ያወጣናል ሁላችንንም ከሩሙ እያስጠነጠረ ያወጣናል። ከጀነት ማውጣት አይችሉም። እንዴት እንደሚያወጡን አላውቅም። ይሰማል ያ ጀማዓ ተልከን አላህ ይጠብቀን። ከሩሙ ያወጡናል፣ ከጀነት አያወጡንም። ከመስጂድ ከጀነት ማውጣት ነው ያቀጣቸው። አላህ ይጨምርልን። እነዚህ የሚታሰሩ የሚንገላቱ ወንድሞቻችንንም አላህ ዱአ እናድርግላቸው በየቦታው። በጣም በተደጋጋሚ ጅማው ችግር ሲፈጠር የሚታሰሩት ሼህ አሉ ማለት መሐመድ አባቡራ የሚባሉ በጣም አሁንም እሳቸውን ወስደው አስሯቸዋል። ችግሩ በተለያየ ቦታ ነው። ይሄ መስጂድ የተቃጠለ አይደለም። እኛ ቁርአን ተቃጠለ ብለን ስንል ቁርአን ያቃጠለውን ቆራርጦ ያቃጠለውን መጅሊሶች ይዘውታል ብለን ዝም ብለናል። እዚህም ቀዳደደው። ከቀደደ በኋላ ሲናገሩት እንዴት ትቀዳለህ ሲባል መልሶ አቃጠለው መጅሊሶች እኛ ይዘነዋል ነው ያሉኝ። እኔ ቢሮ ድረስ ሂጄ ነው ያናገርኳቸው። በቅርብም ሁለት ሶስት ስብሰባ ላይ ነበር። እኛ በየመስጂዱ የራሳችን ሰዎች ናቸው። እነሱ ማህበረ ቅዱሳን ምናምን እየተባባሉ በየቦታው ላይ የተለያየ ህንጻ ይዘው ይደራጃሉ። እኛ የገዛ ሰዎቻችን ማህበረ ቅዱሳን አድርገውናል። ስለዚህ አላህ የራሳችን ሰዎችን ኃይላችንን የምንጠቀም አሊሞቻችንን የምንጠቀም የሚወክሉን ሰዎች የምናገኝ አላህ አድርገን። ተሰሚነት የለንም። አንድ ቤተክርስቲያን ተቃጠለ ወይም የእነሱ የማምለኪያ ቦታው እኛ እኮ በቅርብ የነበሩ ሰዎች ሲናገሩ አላህ ይጨምርላችሁ ሽንት ቤት ይጠቀሙበታል። በትክክል አለስልሰውት ነው የሚጠቀሙት። የጅማ ልጆች ዛሬ ሶስቴ ነው ጅማ ማስተወልነው ግን ይሄ ሁሉ ነገር የሚሆነው እኛ ላይ ሲሆን አያምርም የጠየቅነው ጥያቄ ሁሉ እስከመጨረሻ መስጂድ አቃጠለ የሚባለውን ልጅ ለቀውታል እዛ ጋ ቁርአን አቃጠለ የሚባለውን ልጅ ለቀውታል እዛ ጋ ሙስሊሞችን በአደባባይ ላይ ሲሰብክ የነበረ ያሳዝነው አለ መኪናው ላይ ምን እየተደረገ ሚኒባስ ሹፌሮችና ወያሎች ምን እየሰሩ እንዳለ የጠየቁም ነው አለ ግን ለኛ ለምን እንዲህ አይነት ምሳሌ እንደማይሰጠን ከኢትዮጵያውያኖች እንደማንቆጠር ልክ ደባል ያለ ሰው ይሻላል ኢትዮጵያ ውስጥ መጅሊስ ድረስ ሄጄ ነው የተናገርኩት በዚህ በኩል አቃጠለ የሚባለው ልጅ ሙርተድ ነው ደግሞ በዚህ የምትከራከረው ደግሞ ሰለምቴ ነህ ምንድነው ሊገባን ያልቻለ ባለፈው ስጠይቀው ሰምታችኋል ወልቂጤ ላይ ስድስት ተቃጠለብን ስለው አያገባንም ነው ያለኝ ሰምታችኋል አይደል እኔና የቢላል ሬዲዮ የሱፍ ጌታቸው ነው የሚጠየቁት እኔ አፋውጥቼ ነው መተናነቀርቶ የመጅሊስ ድረስ ሄጄ እነሱ አሁን ገና መጅሊስ ብሎ የተቀመጡ ሰዎች የሚሰሩትን ስራ ምን እየሰሩ እንደሆነ እኔ መናገር ከምችለው በላይ እኔ ጋር ያለ መረጃ ብታዩ ታለቅሳላችሁ ኢትዮጵያ ውስጥ ሙስሊም ከመሆን ሰሞኑን እኛ ችግር እንዲደርስ ሀገራችን ላይ አንፈልግም እያሉ መረጃቸውን እየሰሙት ነው የሄዱት በተጨባጭ እኔ በቆምኩበት እየጠየቁ ነበር ዘበኞች ጥበቆች እኔ የሄድኩበት መስጊዶች ላይ ይሄ ሁሉ እኛ መሳሪያ ይሰጠን ብዬ በጠየቁ ሰዓት ነግሬያቸዋለሁ ጺምና ሱሪያችሁ ጺሙን አስረዝሞ ሱሪውን አሳጥሮ መጥቶ ልታስጨርስ ነው ወይ ለቤተ ክርስቲያን እስከ አምስት ክላሽ ይፈቀዳል ለእኛ ግን ዱላ ነው የሚፈቀደው ይሄ ሁሉ ያውቁታል የትኛው መስጊድ በክላሽ ተጠብቆ ነው በብላሽ የሚያደርጎ የኛ መስጊድ ነው ያለ ጠባቂ አላህ ሱብሃነሁ ወተዓላ ነው ጠባቂው እኛ ሁሉን ጠባቂያችን አላህ ነው ተደራጅተንም ላይ ብንወጣ የኛ ኢማን እስካልጨመረ ድረስ በእነሱ የሚመጣ ፋይዳ የለም አላህ ሱብሃነሁ ወተዓላ ላተተጊዙ አድሉ አድሙኩም አውሊያ እነሱን ወዳጅ የኔንና እናንተን ጠላት ወዳጅ አታርጉ ያለንን ብዙ ሙስሊም ወንድሞቻችን የእነሱ ወዳጆች ናቸው ዛሬ የምንናገረው ቃል እነሱ አፍ ያድራል እነሱ የሚደራጅ ከቆርኪ አቅም ነገርኳችሁ እኮ ከቅዱስ ጊዮርጊስ ቢራ ቆርኪ አቅም ከገዳም አየሁ ብሎ የላከውን ወረቀት ይሁን የማንም ሃይማኖት መራገጫ ልትሆን ነው ኢትዮጵያ ብለው የሚሮጡ ሰዎች ናቸው ስለዚህ አላህ ይርዳን የእኛን ሰዎች አላህ እውነተኛ ኢማናችንን አላህ ይጨምርልን ዱዓችንን ለእውነት ብለን እስቲ ለሀገራችን ላሉ ሙስሊሞች ብለን እውነት እስቲ 10 ደቂቃ አልቅሰን ለምነና መናገራችን ብቻ አይደለም እውነት የ20 ደቂቃ እንደው ዱዓ አድርገናል እንደው 1 ደቂቃ አይፈጀም ዱዓችንን አላህ ይቀበላል አላህ ይነስረን ነስር ከአላህ ነው አላህ ይነስረን እኛ በእነሱ ስራ እንኳን ትደነቁ ሁሉ ነግራችኋለሁ ያለቃቸው ጌታ አላህ ሱብሃነሁ ወተዓላ ጣፋጩ በላጩ ተመራጩ እነዚህ በልባቸው ላይ ጥቁር ማህተም ያተመባቸውን ጆሮአቸው ከተንኮልና ከክፋት በስተቀር የማይሰማውን እድሜ ልካቸው ሙስሊሙን አውርደው አሁን የተያዙት ነገር በአረብ ሀገር ባይብል ስላልተሰበከ ነው ብሎ የሚያስቡትን እነዚህ መጥፎ ሰዎች አላህ ሱብሃነሁ ወተዓላ ራሱ ፈጥሯቸው እኮ ኡላኢከሁም ሸሩል በሪያ ከዚህ በላይ ምሳሌ አለ ሸረኞች ናቸው አለ አታላሉት ነገሩ ሁሌ ታላሉት አላችሁ በቀልብያችሁ ሸረኛ ናቸው ሲልህ በቃ ሸረኞች መሆናቸውን ካወቅ ከነሱ ሸር የመጠበቂያችን ነገር ዱዓችንና አብረታችን ያ ጀማዓ ተክቢር አላህ ያጠናክረን አላህ ያጠናክረን አላህ ያጠናክረን አላህ ይነፍረን ደግሞ ሁሌም ሁሌም አንድ ሚሊዮን ይሄ ሁሉ መሳሪያ የተሸከመ ይሄ ሁሉ ሀቅ የያዘ ይሄ ሁሉ ነገር የተሸከመ ሰው ኖሮ ትንሹ ኢማን ያለውና በልቡ ለእውነተኛ ለአላህ መንገድ ላይ ተብላ ወጣለሁ ያለ ሰው ይበልጣል ይሄ እኛ መሳሪያ ሙስሊም ሞትን አይፈራም የሚያምር በጣም በጣም በጣም የሚያምር ጨዋ ሞት ነው የሚሞተው እውነተኛ ሚያ ለአላህ ብሎ ከሆነ እኛ ለመጋደል አይደለም አላማችን ይሄ ሰውን ለማጥፋት አይደለም እኛ የኢዲያ ሰበብ ለመሆን ነው እነሱ ወጥተው በቲሸርት በመኪና በሚኒባሱ በቆርቆሮ ዛሬ እኔ ለኢማሞችን በመኪና የወሰድኳቸው ኮባ ሳይቀር ነው የተቀባው ያሳየኋቸው ምንድነው የሚጠቅመው ይሄ ነገር بباطل لا يعلو سواج كلهم غليترس بو نغر بميابرق ارق نغر شفنو سواجين ودا قلقو انسو بتشاچون ادلوم مسارع جنزر سلطان اقمتو شيطان كما غا قومو نو متاغلن كنسو غا نو ايهنن كله غبرت ما شنفا لبن يا جماعه الخير الله يردان يا جماعه الخير الله يردان زاري مسلمو لمسلمو اني تغاغط الله يدرغو اما كن يغبو بتلاي عين زدي يغبو كن سوج كني قديسو مسلم جمرو بكفا مسلمون دموچاچن بالماوق يمن يغفا سوجال اراوقوتم ذنب لم بتا وتن سلاغبا مسلم مبال ويهم دمو يكدرنا عبد الله علي مسلم سلاتبال بتا رنا مسلمنا بقطراچن يالون مكان من يحل اندونه عندي لزاي غازيتنيا ستاسكمتو ايتوبيا وست يالوتن يمز زورا اگر كايش بوحالا يمفتن استاتيكو لك ادلم ايتوبيا وست nobody knows what comes next ከዚህ በኋላ ምን እንደሚመጣ ማንም አያውቅም እያንዳንዱ ሙስሊም የሚራመድበት እርምጃ አላማ ረሳት ነው እየታሰሩ ነው በየቦታው ሐሳብ የፈጠሰው የሰለመሰው እንዴ እኔ እኮ ሞቴን አጣፍጬ ተቀመጥኩ ሰው ነኝ እዚህ ጋር ተነስተው ሊግዳል ይብኝ ሞትን ስላልፈራሁ ወይም ደግሞ አላህ Subhanahu Wa Ta'ala መንገለ ቀጥብዬ እየተራመድኩ ሞታለሁ ስላልኩ እንጂ እማይናገሩ የዘጋ የሰለሙ ጓደኞቻችን ቆል ፈርተው ከቤት ወጥተው ቤት እንዳከራያቸው ተጨንቀው ስለሰለሙ ብቻ ፍራይ ተባረሩ ስለሰለሙ አጣጫ አይቀየሩ ስለሰለሙ መንገድ ላይ የማይታለፉ ሰዎች አሉ። ስለዚህ እንዴት ነው እነዚህ ሰዎች ምን ተታደጋቸው? የመጀመሪያው ነገር ከማቴሪያል ነገሮች ውጭ አውጡና ዱዓችሁን አላህ ይጨምርልን። ዱዓችሁ ላይ አስቧቸው በሰላታችሁ አስቧቸው። አላህ ይጨምርላችሁ ጀማዓተል ከሁላችንም አላህ ይርዳን። እነዚህ የተቃጠሉት መስጊዶቻችን የኛ እንዳይፈሩ እንዴት ነበር የታገሉን? የተቃጠለብንን መስጊድ በርቱ ተቃጠለባችሁ ተብሎ ተሸፍኖ ፖሊስ ቆሞ ሊጠበቅልን ሲገባ ለንፈራከንም የመከላከያ ልብስ ለብሰው ነው አክሰሩ ብሎ ተናነቁ። ይሁን ተቃጠለባችሁ አይዟችሁ በመባል ባንተ ሙስሊም ወጣት ምንድን بسم الله بسم الله وطاهم السلام وطاهم يارلم جمع مرحبا توكل الله يجوا الله مرحبا وطاهم يارلم يا جمع كروم موتا فعل الله ما الله نجاوطا جاوطا كروم بالموتا دمتاتهم بقرارت انها نقرارت انها مسلموش رسول الله صلى الله عليه وسلم انده جنبنا شوب لونا انده جنب الله يدرقن الله نصر نصر الله الله كان يا الله ادرغوا دعاءنا المقبول الله ربنا ياتنا مراداتنا الله فاكلن اللهم اصالك الجنه الفرد فاعوذ بك من النار اللهم تقبل منا انك انت السميع العليم ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار اللهم اني اعوذ بك من اعوذ بالله من الشيطان الرجيم الله كنفسي تنقل كوسباتها كله الله يطبقن دوالين بدوالين انزرهين ويكونن تاكيس مد فيلم بكتيرين انبروغن بان هند واشن كونن هندرت ديزا بكتيرين اف اني سايفن شبوتن وطرق بلايدن Jetzt gibt es den neuen automatischen Seifenspender Sagrotan No Touch. Sein Sensor reagiert auf Hände und dosiert die optimale Menge Sagrotan-Seife. Musik Die 99,9% der Bakterien beseitigt und dann Feuchtigkeit spenden, der Inhaltsstoffe gut für Ihre Hände ist. Neu, Sakotan No-Touch Seifenspender bekämpft die Verbreitung von Bakterien. Ihr Karruch oder Mautschatten, Millionär Mohon Alakatacho. Ja, Tirao, weil Pobacho, sie hat der Rasuten. Dim, Unna, Unna, der Batamachacha, was ich nur die Balla sah, Nibona, Chinin, Kerbona, Unna, Su, der Rasotato, Kabacho, Mustadaja, Yetanoku. متفاجأة يتكلم نحو درسوا تشاتو كبواتو بيجي متوعي ليش انت بيت مات كم ساعات يتفاطروا زيادة درسوا تندب إني هذا تيجي من وجهي كل قبلان متفاجأة شيء أبيت استنجا ما بيجا أبيت شطابو أبيت مسجدة أبيت مجلس أبيت هنا والله الذي أبيت هاتين على طول دو تشاتنن يوم ما يرباون تكمل النوم يجي الدنيا تمرت جاه تمارا لقرآن ما الحديث تمرت إلا نباتهم مسجد القرآن دي سقط كتبات أما جمرو من كفاف فون أسرع ما في مولاي تو جمرو مفاتو مبالغ نجار قال لما رد زارة من على دو تشاتنن نجر سمرت نوم من متاتو وين دمو يتيه دين شان على سك أيروب النوم متاتو الله يتبقى زارة يتيه نو أمي لنجراتو مسجد ينتهي دافرون زفر يتلاقي يوسف وتن زفن يزمي ما تو مسلم ودمو تاتنا الله بدو على الناس فات شيء جبال فريون كم ترشا سنتريتي يرجعتا بيجي ميدا ويتم أنا تفوت هنا برو من تفوت كم تكاو كنا منو مسجد يزمي ما تو ندم على بساط زاره هنا تنيون بعو تقول أقول ما أقول مرات أن لمن قسم تقولوا زاره يتوح أو تيجي نون ولا ما أنت إلهم الله ميكرهان أنت عند درس كرتان أنت إذا كان بتلو زاره يتمتنا سو أنكو لجلي يمين نصاب بس صاب من فوق أوسك الله بعوتو على بتيت أنت علي ما دلهم كاف كي كم متى يناسو تشوف فنوال إسلام النون يشوف فنو تنسوق الله بيا مجلس فوست على تنسوق تنا مجلس يوم ورد على من يعلم ما وين من كاو ما دل من يعلم إسلام النون يمين كورو كورو الله مسكرينه أم سانتين سوق يلو إسكت إسكشني ساتو بعد نسنت كتر ما درج إسكني شو بدرجة رفاي تناشوال يلو الله الزابو تعالى يمي وكالو سواجن الله يبدلن إيهن دو أرغو منين بتاورو منين قلزن بنواتا منين بتلو إيهن اگر لاي خانون ميلن يلم سليتو كأسلمنا يمي أصبو سواج النسو غنا دماشو سلا موليد منكف دماشو يتنعونو دعامي قام دماشو يتنعونو شانتامي قلقل دماشو يتنعونو واري دماشو يتنعونو سلف عندم عندهم ليونات يلي لهم سوّج هيدن هيدن أركان الإسلام أنا أركان الإيمان لا إيمان لا يسوّج يا كيران يا كبرن يا الله سبحانه وتعالى فتارينات يمان نسوت سوّج بعلم لا عند عينات يعرف بفتران مسلموتشن من النجار يطلع يفيق أبيبازو أكيد أشين نامش أرشاتين بالله من جل يهون سوّجن بحاسب يطلع يسوّج سانت أنا كاتر الناس ديا نت نجار نادو سوّج ناشي تفتاروبن سلفي الله هنا تنياه النجر من جد الإمران لا دم أنا أذكر إهنا ولتعصبوا تنجبا والله الله يردان إن يا تني تنال جماعة الميت وشنا ما تنيا تأتشن منه وزيادة رسالة ونجي عندي أنا سما لما توزن جرو عنده شيء بقال سبحانه سماوت عند شيء كافر عند مسلم بقال كمسلم ككافر إيش ككهان بيتسبوا شيء مسمو مسلمات عين نسوا سبحانه مسمو زارف جماعة الميتوشنا تنيتنا ايتنا اجرنا يوكسن لنفرار عدلم لنجراج جبا يتنيا انسوشنا باندي بدي قبل المسلمون الناس ترسوا عدلم هبرات عاشن سر لسادي جبا انيانا تاشن نيميا ملاوش لنوراني جبا كاس الناس عوش جبا فايدر عدو منمنا غر ساينوران يمننا غر ونغر Unsere Hände können täglich mit vielen Bakterien in Berührung. Beim Händewaschen können hunderte dieser Bakterien auf ihren Seifenspender zurückbleiben. Jetzt gibt es den neuen automatischen Seifenspender Sakrotan No Touch. Sein Sensor reagiert auf Hände und dosiert die optimale Menge Sakrotan-Seife. Balaulah makinnya. Senjata ini kenapa dibaca lama saja? Minum bermaya tu nak baca, nak terjawab tu sahaja. Ingatkan saya, አስተማሩንም እኛ ተፈቅደን ወዲያለ ወዲያ አንተላጥላ እንደያለ የሞይ መጣላ አስተማሩን የምንሄድበትም አማራጭ ደግሞ አላህ ሱብሃነሁ ወተዓላ በፈጣን መንገድ በተመረአንበት በሐቅ በቁርአንና በሱና ነው የምንሄድ። ይሄ ሰዎች በሚገፋፉት ግሩፖች በሚፈጥሩት ነገር የሚሄድ የለም። እኛ ለወንጀልና ለማጥፋት የምንነሳት ሁሉዶችም አይደለንም። ባለፈውም ተናግሬዋለሁ። ረሱል አለይሂ ሰላቱ ሰላም የሁድ ተራራ ያ ጀበል ይወደናል፣ እሱም አላህን ያውቃል፣ እኛም አላህን እናውቃለን፣ እኛም እንወደዋለን ያሉ። ይሄ ሙስሊም ማለት ተራራ የሚወድ ትውልድ ማለት ነው። እንኳን የሰው ልጅን እንዲጠፉና እንዲያልቁ ተራራ እንዲወደን የምናረክ ትውልዶች ነው። ለአንድ ሰው ሰበበ ሊዲያ መሆን እንደሚበልጥልን ከሐዲስ ይወረደልን ነው። እኛ በሰው ሞት ምንም አይነት ጀነት እንደማይገኝ ብዙ የኢትዮጵያውን ሙስሊም እናስተምረው ይገባል። ስለ እስልምና እንዲህ ነው ብሎ ከመንገር እስልምናን የምናጠራበትን ቃል አላህ አድለን። ሰው በመግደል ጀነት ይገባሉ ብሎ የሚያስብ የኢትዮጵያን ካፊር ሰውን ወደ ጀነት በማግባት የምንደሰት ሰዎች መሆናችንን አመላካት መሆን አለብን። እነሱ ሰው በገደለ ወይ በቦምብ አፈንድቶ በሞተ በእንደዚህ አይነት በቀረጹት ሙስሊም የሚለውን ቃል በመጀመሪያ ያሳሰቡት ሰይፍና ጎራ ነው የሚስሉት። ሙስሊም አክራሪነቱ በእምነቱ በተሰጠው አላፍትና አላህ ሱብሃነሁ ወተዓላ እስቲቃማ እንዲኖረው አክሮ እምነቱ ላይ ጠንክሮ ጀነትን እስከመቼም ዛሬ ሰግዶ ነገ አቋርጦ እንዲኖር አይደለም የተሰጠው። እስቲቃማ ኖሮት ቀን በቀን የሚሰራ ተመሳሳይ የሆነች ስራ ሰርቶ የታዘዛትን አውቃ ሰላቱን በሰዓቷ ሰግዶ የተጣራ ቋራውን አድርጎ ኡዱን አድርጎ አላህ ሱብሃነሁ ወተዓላን በዱአው አላህ የደሃውን የለማኙን ድምጽ ይወዳልና ችግር ሲመጣብን ደግሞ ልመናችንን ወዶ ነው ልንል ይገባል። አላህ ሱብሃነሁ ወተዓላ የሚወደውን ሰው ይፈትናል፣ ድምጻችንን ይፈልገዋል፣ ስንለምነውን ሰማን ይፈልጋል። ምንም የሌለውን ምንም እምነት የሌላቸው በባጢል ላይ ያሉ ሰዎች በውሸት እየፈጠሩ የሚሰሩት ድራማ እኮ በጣም ሊያሳዝናችሁ ይገባል። ለነሱ አዝናችሁ እነዚህ ሰዎች እኮ አያውቁትም። እኔ የምለውን ይሉ ነበረ። እኔ አንዱ አቅቶኝ ሶስቱ አቅቶኝ 44 ሆኖብኝ ዞሮብኝ አሁን እውነትን ካገኘው በኋላ እነሱ ልፈቻቸው አልችልም። እኔ የነበርኩበት ጨለማ ውስጥ ናቸውና ሙሐቱ ቢወጅ መንገድ የጠራ መንገድ የጠራ ጎዳና አመላካቾች አላህ ያድርገን። ሰብራችን ይሄ ነው። ለዚህ ነው ባለፈውም ሰብሩ ሰብሩ ሪከርድ እንድትሰብሩ ያልኩት። ወላሂ ቢላሂ ለሴከንድ ካፊርን ፍርሃት እስልምና ከሰጠኝ ነገር የመሳሪ አይነትን የሚሊተሪ ልብስን የሚሊተሪ አቋምን የወታደርን የሞት አይነትን እንድፈራ ያደረገኝ እስልምና አልሐምዱሊላህ ኒዕመተ ልስላም። እቺ የምናገራት ከምላሴ አልፋ ከፍል ለፊት እንደ ቆመ ሰይፍ ናት ለኔ አንደበት የትናገራት። አላህ ይጨምረላችሁ። ማንም አልሰጠንም፣ እስልምና ነው የሰጠኝ። እንደውም ዛሬ ቀን ላይ ወደ 9 ሰዓት ነው 8 ሰዓት ገብቼ ነበር። አንድ ወንድም ከእስልምና ወጥቶ ከክርስትና ወጥቶ ወደ እስልምና የመጣ ልጅ እንዴት እንደነበረ ሲናገር ሰማው ነበር። አላህ ይጨምርለት። እና ሸበላው ነበሩ። እነዚህ ሁሉ ወንድሞች ሰዎች ከመንገድ ሊወጡ የሚፈልጉ ሰዎች አሉ። ከኛ ወጥተው እኮ መሐመድና አብደላ ከኛ ወጥተው እኮ መንገድ የሳቱ ሰዎች አሉ። በስብከት ወለጋ ውስጥ በቅርብ የተመረቀ መስጊድ አለ። እዛ ቦታ ላይ ካፊሮችን ሚሽን ገብቶ እንዴት ሲረዷቸው እንደነበረ ሚሽኖች እንዴት ገብተው ያስተናግዱ እንዴት አድርገው ይረዷቸው እንደነበረ በከነስልምናቸው ሩዙ፣ ስንዴው፣ ስኳሩ ምኑ ሲረዷቸው የነበሩ ሚሽነሪዎች ከቆዩ በኋላ ግን በእጃቸው አግብተው በጥቅማቸው ተገዥ ካደረጓቸው በኋላ በቅርብ መጥቶ የሚያስመርቀው አምስት ሆነው ሊገሉት ጠብቀውት መስጂዱን ያሰራውን ሰውዬ በተደጋጋሚ መግደል ሙከራ አድርገውታል። ከሱ አንድም ነገር አልተደረገለትም። ይሄ ኢማም በሰሞኑኛ ጋር ነበር እዚህ መጥቶ አዲስ አበባ ከኢማሞች ጋር ነው ሰብስበን ያናገር ነው። ሊገሉት አምስት ሆነው ተደብቀው አምስቱንም ነው እንደ ዝንጀሮ እየነዳ ፖሊስ ጣቢያ ውስጥ ያሰራቸው ብቻውን። አላህ ይጨምርልን። እነዚህ ሰዎችን የምንመለከትበት አይናችን የበጎ እንዲሆን አላህ አድርገን። እነሱ ስማችንን ሊያጎድፉ ስማችንን ሊያጠፉ በጣም ሊያበሸቅጡት ይችላሉ። እኛ በአክላቃችን በዱዓችን ባረማመዳችን ወደኛ እንዲመጡ ይሆናል። አላህ ይነስረን። አቅሙን ጉልበቱን እስቲቃማውን ብርታቱን አላህ አድለን። አፉ በሉን ጀማዎች፣ እኔ መናገር ከምችለው በላይ ነው የምናገረው። ለምን እንደሆነ አላውቅም። እንትናችንን ፈትሸው ጠር የውሸት አዲስ ያዘጋጃሉ የውሸት መጣፍ ያዘጋጃሉ የውሸት ነገር ያዘጋጃሉ ከተማ ውስጥ የሚበተኑ ነገሮችን ብትሰሙ እንከታተላለን አላህ ይርዳችሁ ሰሞኑን እቅድ ያዙ ሰዎች አሉ እቅዳችን ውስጥ ገብተው መንገዳችንን ለማስፋት የተነሱ ሰዎች አሉ ምናምን በያባለፈው አልኳችሁ 12000 ባይብሎች ነው ይዘው የመጡት ፕሮቴስታንት ምን ያህል አካሄድ እንኳን እዚህ አይደለም አረቡ ምድር ላይ ቫዮለንስ ላልተሰበከ ነው ሁከት የትም ዓለም ላይ እንደ አይነት ቫዮለንስ ሊኖር ይችላል የመንግስት የብዙ አመት መቀመጥ ያውም 42 አመት የተቀመጡ 30 አመት የተቀመጡ ንጉስ ናቸው እየወረዱ አሉ ምን ያህል በጫውነት አሳልፈዋል ማለት ነው እኔ ወላጅ አባቴ ሊቢያ በምን ያህል ላይ አንድ ዳቦ ስናወጣ 10 ሰው ይዞርብናል አንድ ጫማ ስናወጣ 10 ሊስትሮ ነበር እኔ የሄድኩበት ዘመን ያለኝ የአሜሪካን አፍሪካን ዘ ስክራምብል ኦፍ አፍሪካ ይሄ ለመቀራመጥ ባሩ ሰዓት የነበረ ምናጅ በዛ ቦታ ላይ ተቋቋመ ሲነግረኝ አሁን በመታየው መልኩ አጥየው ሊቢያን ንጉሶቹ ጥሩ ተርፈዋል አሁን ሙጅሪም ቢሆኑ ማንንም ሰው ደርግ እኮ ለስድስት ወር የተቀመጠ መሪ ስድስት ወር አረጋግቼ ስልጣንን ወደ ህዝብ አስተላልፋለሁ ብሎ ከያዘ በኋላ ነው ስልጣንና የሸይጣን ጣን ያጠነው ሰው